አንደኛ ከቀልቡ መሆን አለበት አምኖበት፣ ሁለተኛው ማዕናው አውቆ መሆን አለበት፣ ሶስተኛ ደግሞ በምላሱ ተናግሮ በተግባር ማዋል። እነዚህ ሁሉ ሸርጦች ናቸው። ላ አሽሀዱ አን ላ ኢላሀ ኢለላህ ማለት ትርጉሙ ምንድን ነው ከተባለ ላ ማዕቡደ ቢሐቅን ኢለላሁ ተዓላ፣ በእውነት የሚመለክ አምላክ የለም ከአላህ ውጭ፣ በእውነት የሚመለክ የለም ስንል በውሸት ግን አለ። በውሸት በዓለም ላይ እየተመለኩ ያሉ አማልክት ሁሉ የውሸት አማልክት ናቸው። አላህም ሱብሓነሁ ወተዓላ በቁርአን ውስጥ አሊሃ እያለ ይጠራቸዋል ማለት ነው። የውሸት አማልክቶች ናቸው። እንግዲህ ይህች ላ ኢላሃ ኢላላህ የምትለዋ ቃል አወሉሃ ኩፍሩን ወአኺሩሃ ኢስላሙን፣ የመጀመሪያዋ ኩፍር ነች፣ የሁለተኛዋ ቃል ደግሞ እስልምና ነች። ነንፊ ልዑቡድየተ አን ኩሊ ማ ዩዕበዱ ሲወላሂ ሱብሓነሁ ወተዓላ፣ ከአላህ ውጭ የሚመለኩ አካላቶች በሙሉ አምልኮ አይገባቸውም ብለን ልንክድ። አወሉሃ ኩፍሩን ወነፊዩን ወአኺሩሃ ተውሒዱን ወኢስባቱን ወኑስቢቱ ሊላሂ ወሕደህ አልዒባደተ ቢላ ሸሪኪን። አላህ ዓለማትን ሲፈጥር ማንም የተጋራው አካል እንዳልነበረ ሁሉ አምልኮም ለሱ ስንሰጥ ያለ ምንም አጋር መሆን አለበት። ከአላህ ጋር የሚጋራ ምንም አካል የለም። ዒባዳ ነክ የሆነ ነገር ሁሉ ለአላህ ብቻ ነው ማጥረቅ ያለብን ማለት ነው። ጠይብ ላ ኢላሃ ኢላላህ አወሉሃ ነፍዩን ወኩፍሩን ወአኺሩሃ ኢማኑን ወኢስባቱን። ላ ኢላሃ ስንል አምልኮ የለም ኢላላህ ለአላህ እንጂ እያልን ነው። እንግዲህ እዚህ ላይ አንዳንድ ሰዎች አማልክቶችን አበጅተው በራሳቸው ቀርጸው በራሳቸው ዓላማና አቅጣጫ ተሰማርተው የሚያመልኩ አካላቶች አሉ። ሌሎች ደግሞ እምነት የሚባል የለም ብለው የካዱ ሰዎች አሉ። እኮ የለም ያሉ ሰዎች አሉ። የትኞቹ ይቀርባሉ? ለማሰለም የትኛው ይቀርባሉ? የትኞቹ ይቀርባሉ? ያ ጀማዓ ቶሎ ጻፉ። አምላክ አምልኮ የሚባል የለም የሚሉ የመጀመሪያዋ ሰርተዋታል። ላኢላሃ ብለዋል። ኢላላህ የምትለዋ ነች የቀረቻቸው። ስለዚህ እነዚህ ሰዎች ትንሽ ቀረብ ይላሉ፣ ለማሰለም ገር ናቸው። ሙሐመዱ ረሱል አሽሀዱ አነ ሙሐመደን ረሱሉላህ ማለትስ ትርጉሙ ምንድን ነው? ሸርጡስ ምንድን ነው? ከዛ የምንረዳው መልእክትስ ምንድን ነው ከተባለ አነሽሀደ ለሁ ቢሪሳለቲ ሚን አላህ ሱብሓነሁ ወተዓላ፣ ከአላህ የተላኩ መልእክተኛ ናቸው ብለን ልንመሰክር ነው። በዚሁ አጋጣሚ አፍደሉ ዒባድላህ መን እክታረሁም ላሁ ስብሓነሁ ወተዓላ ሊሪሳለቲ ማ በይነሁ ወበይነ ዒባድ፣ ከባሮቹ መካከል ሁሉ በላጭ የሆኑት ከአላህ ዘንድ ከአላህና ከፍጡራኖቹ መካከል መዳረሻ የሆኑ ሰዎች ናቸው። እነሱም ነቢያቶች ናቸው ዓለይሂሙ ሰላቱ ወሰላም። ወአፍደሉ ዒባድላህ ባዕዳ ሩሱሊላህ አለዚነ ዩበሊጉነ ሪሳላቲ ሩሱሊላህ ዓለይሂሙ ሰላቱ ወሰላም፣ ከነቢያት በኋላ ደግሞ ከአላህ ዘንድ ከነቢያቶች በኋላ የነቢያ ች ተልእኮና የነቢያም ሆኖ ነቢያቶች ይሰሩት የነበረ ስራ መስራትና ማስተጋባት ያኒ ቀላል ቀላል ተብሎ የሚገመት አይደለም። አላህ ሱብሃነ ወተዓላ ይወፍቀንና ከአላህ የተላኩ መልእክተኞች ናቸው አንደኛው። ሁለተኛ ደግሞ በሚናገሩት ንግግር በሙሉ እውነት ነው ብለን ልንቀበል ነው። የአላህ ነቢያቶች አነ ሙሐመደን ረሱሉላህ ስንል ከአላህ የተላኩ ናቸው ብሎ ማመን፣ የሚናገሩት በሙሉ መቀበል እውነት ነው ማለት፣ ትዕዛዛቸው ማክበር፣ የሚከለክሉት ነገር መከልከልና መራቅ፣ አላህ ሱብሓነሁ ወተዓላ ደግሞ ላናመልከውና ላንገዛው ነው። ነብያችን አለይሂ ሰላቱ ወሰላም ባመጡት መንገድ፣ ባመጡት ሱና፣ ባመጡት ሸሪዓ ካልሆነ በስተቀር ነብያችን አለይሂ ሰላቱ ወሰላም ለያይተው አስቀምጠውልናል። እሳቸውም ራሳቸው በተግባር አውለው ያንቀሳቀሱታል። የማንኛውም ሙስሊም አርአያ ማናቸው ከተባሉ ነብያችን ናቸው አለይሂ ሰላቱ ወሰላም። አስተማሪም ጥሩ ሞዴል አርአያም ሆነው ነው ያለፉት። የአላህ መልእክተኛ ታላቁ ረሱልላህ ሰለላሁ ዐለይሂ ወሰለም። እንግዲህ ሙሐመዱ ረሱልላህ ስንል መልእክቱ ይህ ነው። የአላህ መልእክተኛ ናቸው ብሎ ማመን የማያምኑ አሉ፣ ከእስልምና የወጡ ናቸው። አምነው ደግሞ ከነቢያችን ንግግር አንዳንዶቹ የማይቀበሉ አሉ። አንዳንድ ወንድም እህቶቻችን በቃልም ጭምር ተናግረው ይህ እንኳን አልቀበለውም የሚሉ አሉ። አላህ ይጠብቀንና አንድ ጊዜ ሱዳን ውስጥ አንዱ እየነገረን፣ ሱዳን ውስጥ ነቢያችን አለይሂ ሰላቱ ወሰላም ነቢያችን አለይሂ ሰላቱ ወሰላም ዝንብ በአንድ ሰው መጠጫ እቃ ውስጥ ከገባች ወደ ውስጥ አስገብታችሁ አውጧት፣ በአንደኛው ክንፏ በሽታ ይዛለች፣ በሌላኛው ደግሞ ያ የዛና ውሃው ወይም የሚጠጣው ነገር ወተትም ይሁን እየሆነ ይሁን የተበከለ አድርጋችሁ አትተውት ብለው ተናግረዋል። ይህ ሐዲስ እናምናለን። የመጠጣት አለመጠጣት የሰውየው ምርጫ ነው፣ ከዛም ጠጣው የሚል ትዕዛዝ እስካለለ ድረስ ማለት ነው። ነገር ግን ውሃው የተበከለ መሆን የለበትም። ሰውየው ቢጠጣው የተበከለ ውሃ እንዳይጠጣ፣ ሳይጠጣው ከቀረ ደግሞ የተበከለ ውሃ አስቀምጦ እንዳይሄድ፣ ወይም ወተት ወይም ሌላ የሚጠጣ ነገር ዝንቢቱ ወደ ውስጥ አስገብቶ ያውጣት የሚል ትዕዛዝ አለ። አንዱ ሙስሊም ይሄ ሐዲስ አልቀበለውም አለ። ሱብሃንአላህ። ዶክተር ነኝ ባይ ነው፣ ከአቅሉ ጋር ስላልተስማማ ብቻ አልቀበልም አለ። ሱብሃንአላህ። እንግዲህ ሙሐመዱን ረሱሉላህ የሚለው ቃል እያፈረሰው ነው። ሙሐመዱን ረሱሉላህ በቃል ብቻ ሳይሆን የነቢያችን ሰለላሁ ዐለይሂ ወሰለም ትዕዛዝ በማክበርም ጭምር ነው። ሌላ ደግሞ በተግባር የማንተገብራቸው ነገራቶች አሉ። አንዳንድ ጊዜ ሰው ሱብሃንአላህ ዘፋኝ ለመምሰል አለባበሱ፣ አካሃዱ፣ እንዲያው ጆሮ መበሳቱ ምናምኑ፣ አንገቱ ላይ ውሻ ይመስል ትልቅ ሰንሰለት አንጠልጥሎ መሄዱ ከሙስሊሞችም እኮ ይገኛል። አንዳንዶቹም እንደዛው ሰንሰለታቸው እንዳንጠለጠሉ መስጂድ ይመጣሉ ዘፋኞችን ለመምሰል። ነቢያችን አለይሂ ሰላቱ ወሰላም ለመምሰል ግን የነቢያችን ገጸ ባህሪያቸው ምን ይመስል ነበረ? አለባበሳቸው፣ አካሃዳቸው፣ ጢማቸው፣ እንዲያው ከሙስሊሙም ከነን ሙስሊሙም ሲናገሩ ምን አይነት ቃል ይጠቀሙ ነበረ የሚለው ግን ያኒ ተመሳስሯል ይባላል ዊስፐር ተመሳስሯል ይባላል ነብያችንም አለይሂ ሰላቱ ወሰለም ይሄንን ጉዳይ ተናግረውታል በርግጥ ከእስልምና ውጭ የሚከተሉ ሰዎችን ትከተላላችሁ حذو القزة بالخزة حتى لو دخلوا جحر ضب لدخلتموه يوكلوا واشا وسط بيقبوا منكوان ان انتم تكتلاتشو اشو تقبالاتشو لمن قبوا ازا وسط من اللت اكامينو قوجي يمي بالماستن تنوكوان يدلم اسكز درس اي مراجين تسرقوان طيب يتناقروا تنققر بمولو مامن በጣም ደስ የምትል ቃል ባለፈው ሼክ ኢብራሂም ሰራጅ ሐፊዘሁላሁ ተዓላ የተጠቀሙት ቃል አለች ወላሂ ነብያችንን አለይሂ ሰላቱ ወሰለም ከማመናችን የተነሳ ነብያችንን ሰለላሁ ዐለይሂ ወሰለም ከሁሉ በላይ አስቀድመን ስለምናምናቸው hatta በአይናችን ያየነው ድንጋይ ያልሆነ ድንጋይ ነው ብለው አልከተባለ እናምንበታለን አለ الى هذا الحد በመጀመሪያ ደረጃ ነብያችን አለይሂ ሰላቱ ሰላም እንደዛ አይነት መልእክት አስተላልፉ ነገር ግን የአንድ ሰው እምነቱ ከነብያችን ቃል መውጣቱ ብቻ እንጂ እንዴት ሊሆን ይችላል እንዴት አድርጌ ልቀበለው አቅል ያይቀበለኝም የሚባል አይሰራም ሼክ ኢብራሂም ሰራጅ ሐፊዘሁላሁ ተዓላ የተከሱት ጥቅስ በነገራችን ላይ አቡበክር ሲዲቅ ረዲየላሁ ዐንሁ አርዳህ የተጠቀሙት ቃል ነው ቁረይሾች መጡና አንተ አቡበክር ሆይ ጓደኛ ብሎ ደግሞ የማይታመን ወሬ ይዞ መጣ አሏቸው ምን አለ ሲሉ ሰባት ሰማያት ወጥቼ በመጀመሪያ ደረጃ ከመካ ቤተል መቅደስ ሄጄ ቤተል መቅደስ ከአንድ ወር በላይ ንጓዛለንኛ ቤተል መቅደስን ለመድረስ እሱ ግን فيما بين العشاء والصبح عشاء ሰግዶ ሱብህ እስኪደርስ ድረስ ቤተል መቅደስ ሄዶ ከቤተ መቅደስ ወደ ሰማው ዱንያ ከሰማው ዱንያ ወደ ሁለተኛ ወደ ሶስተኛ ሰባት ሰማይ አቋርጠው እስከ ሙንተሃ ድረስ ሄደው መልእክት ይጀመጣ ሆኝ ብሎ ይናገራል ሲሉ መሐመድ ኡነት ተናግሮ ከሆነ ኡነቱ ነው አሉ ሱብሃንአላህ አላዩም ቃል ነበርም ዘካር ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አልነበረም እኔ ማረጋገጥ ምፈልገው መናገራቸው ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል አዎ ከተናገሩት ኡነታቸው ነው እንዴት ለምለው ሱብሃንአላህ ገና አልተብራራላቸው ይሄ ነው እምነት ማለት ለምን እንደው ከተባለ አቡበክር ሲዲቅ እና ነብዩ ሰለላሁ ዐለይሂ ወሰለም አንድ ላይ ነው ያደጉት ነብይነት ሳይሰጣቸው አንድት ቃል እንኳን ዋሽተው አያውቁም ነው በኋላ የሚዋሹበት ምክንያት የለም الله سبحانه وتعالى بنبينت ككبراتشو بوحالا ان محمد رسول الله سنل انداو طري ترغومو بيتشا سايحون وسط ملائكتو معبرن مكبر مچال اللبن بيجيزيو راساچينن ود نبياچين صلى الله عليه وسلم لماستقات مموكر اللبن اقول يهونو ترك مركن تتن ሁለመናቸው ሳቸውን ለመምሰል መሞከር መቼ እንደምንሞት አናውቅም ስንሞት የምንደሰተው ነብያችንን አለይሂ ሰላቱ ወሰለም በትክክል የተከተሉ ሰዎች ናቸውና አላህ ከነሱ መካከል ያድርገን ሌላኛው ነብያችን አለይሂ ሰላቱ ወሰለም ያዘዙት ትእዛዝ ማክበር የሚለው ነው ሱብሃንአላህ እዚህ ላይ ደግሞ ደስ የምትለኝ አባባል አንዲት አንድ ወንድማችን እየተናገረ የሰማሁት አንዲት ልጅ እንትን ኢሮፕ ውስጥ ነው ነን ሙስሊም ቆይታ እስልምና ተቀበላለች እስልምናን ተቀበለችና ወዲያውኑ ሴት ልጅ ምንድነው መምሰል ያለባት ስትል በእስልምና ሴት ልጅ ሂጃብ ማድረግ አለባት አሏት ሲሏት ሂጃብ ምንድነው አለች ሂጃብ አፈላልገው አመጡላትና ለበሰች ሱብሃንአላህ በጣም ውበቱም ግርማ ሞገሱም ክብሩም ወላሂ ይሄ ሂጃብ የሚባለው እስልምና ባጠቃላይ ለወንድም የሚታዘዙት ለሴቶችም የሚታዘዙት ትእዛዛቶች ባጠቃላይ ለኛ ግርማ ሞገስን የሚያላብሱ ናቸው በዱንያም በአኺራም መጨረሻ ይህች ሴት ሕጃብ አለበሰች እና ይህ ወንድማችን ዳዒ ነው ሂደው ደስ ብሏቸው ሊዘይሯት ሄዶ ሰላም አለይኩም ሲሉ ወአለይኩም ሰላም አለች። ማሻአላህ አምሮባታል ሙሐጀባ ሆና። ይሄ ሒጃብ ያኒ መልእክቱ ታውቂዋለሽ ወይ? ሴቶች ለምን ሒጃብ ማድረግ እንዳለባቸው አውቀሽ ነው የለበስሽው ወይምስ እንዴት ነው ብሎ ሲጠይቃት፣ አላውቀውም ማወቅም አልፈልግም አለች። ምክንያቱ አላውቀውም ማወቅም አልፈልግም፣ የእስልምና ትዕዛዝ መሆኑ ብቻ በቂ ነው አለች። እስልምና አዞታላው خلاص እሱ ራሱ በቂ ነው። ለምን ታዘዘ? እንዴት ሊሆን ይችላል? በርግጥ የእስልምና እያንዳንዷ ትዕዛዛት ያለ ምክንያት የታዘዘ ነገር የለም። ሆኖም ግን ይህች ልጅ ምክንያቱ አይደለም የሚያስፈልገኝ፣ የእስልምና መልእክት መሆኑ ብቻ ለኔ በቂ ነው አለች። አላሁ አክበር። እስቲ ስንቶቻችንን ይህ አይነቱ አመለካከት ይዘን አንዴ ይሞቀኛል፣ አንዴ ጸጉሬ ይሰባበራል፣ አንዴ ምናምን ነው እየተባለ ቆረቆ እንዳስመስለው ጸጉራቸው የሚሄዱ እህቶች አሉ። እንዲያው ወንድሞቻችን ደግሞ ያሳክከኛል፣ ይበላኛል፣ ምን ያደርገኛል እያሉ ነጋ ጠባ ጺማቸው እየላጩ ትኩስ ዳቦ አስመስለው የሚሄዱ አሉ። እንዴት ሊሆን ይችላል? እንዲያው እስልምና ያዘዘው በትክክል ካላከበር ነው። እስልምናችን ምንን ወደድ ነው ምንን ተከተል ነው ይባላል። አላህ ሱብሓነሁ ወተዓላ ያግራልን። እኛም ጥረት ማድረግ አለብን ወንድም እህቶች ኢንሻአላህ። ያኒ እስልምና እኔ አንዳንድ ጊዜ በጣም ግርም የሚለኝ እስልምናን መርጠነው እየተከተል ነው ግን መተግበሩ ላይ የምንሸማቀቅበት ሁኔታ ይስተዋላል። ለምን? ሱብሓነላህ በጣም የሚገርም እኮ ነው። እስልምናን መርጠነዋል፣ የህይወት መመሪያዬ ነው ብለንም መርጠን ሃይማኖቴ ነው እያልን ነው። ለመተግበር ደግሞ እንዲያው ምን ልበል ያሳፍረናል ልበል ወይምስ ይከብደናል ወይምስ እንጠለዋለን ያስጠላናል? እና እነዚህን የመሳሰሉ ነገራቶች አሉና ወንድም እህቶቼ ኢንሻአላሁ ተዓላ ያለፈ አልፏል። ቀጣዩ ህይወታችን ግን በትክክል ማስተካከል መቻል አለብን። طيب ወነጅተኒቡ ማነሃ አንሁ ወዘጀር። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለውታል የተባለው ደግሞ መከልከል። እዚህም ላይ መቼም መከራችን ማብቂያ የለውም ወንድም እህቶቻችን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም የከለከሉት ክልክል አይደለም ለማለት የሚፈላሰፉ ወንድም እህቶች አሉ። ልጥቀስላችሁ። ነብዩ አለይሂ ሰላቱ ወሰላም ቢድዓን አስመልክተው በኹጥባቸው ሁልጊዜ ሁሉ ቢድዓቲን ضላላ የሚለው ቃል ይጠቀሙ ነበር። اما بعد فان خير الكلام فان خير الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وان شر الامور محدثاتها وكل محدثه بدعه وكل بدعه ضلاله يميلو نبيو عليه الصلاه والسلام بخطباتو ازوترو اندميتتكموت يوصل ادلا አንዳንድ ወንድም እህቶች ቢድዓን ቀንጨብ አድርገው ወደ ዲን ይቀላቅሉና ምን ይላሉ? ቢድዓቱን ሐሰና ቢድዓቱን ሰይአ የሚባል አለ ብለው ይከፋፍላሉ። ማን ነው የከፋፈለላችሁ ሲባሉ አንዴ እንዴት ወጥቶ ወደ ተቀበርጥሶ ምናምን የሚባል ዝባዝንኪ ይሰበሰባል። ነብዩ አለይሂ ሰላቱ ወሰላም ከለከሉት አይደለ? በቃ خلاص ነብዩ የሰሩት ይበቃናልኛ። ነቢያችን አለይሂ ሰላቱ ሰላም የከለከሉት ደግሞ መከልከል ነው። የምን ቀዳዳ ማምጣት? ከቀደምት ዑለማ رحمهم الله تعالى ከለታት አንድ ቀን احمد ابن ابي دؤاد የሚባል የሙዕተዚላዎች ዋና አለቃ ነበረ። ቁርአን የአላህ ከላም አይደለም ቁርአን መخلوق ነው በሉ እያለ ሲያሽካካ የነበረ አንድ መንገድ የጠፋበት የጨላለመበት ኢማሙ አህመድ ኢብኑ ሐንበል ሸይባኒንም እስር ቤት ውስጥ የወረወረ አንድ ሰው ነበር። በአሁኑ ሰዓት እየተደገመ ያለው የሙዕተዚላዎች አካሄድ ነው። መጨረሻ ላይ አንድ ዓሊም መጣና ከሰውየው ጋር ክርክር ግጠሙ አላቸው። በወቅት የነበረው አሚር ክርክር ግጠሙ ሲላቸው والله انه لا يقوى على ال يعني على المناظره حلو ክርክር ላይ እኮ ኃይል የለውም እኮ ምንም እኮ ማስረጃ የለውም ዕውቀት የለውም ሲል ተናደደ አሚሩ መህላን ያ አሚር አልሙእሚኒን አለ አንተ አሚራችን ትንሽ ረጋ በል እኔም ጠይቀውን ጥያቄ እኔ ካሸነፍኩኝ ነጥብ ያዝልኝ እሱ ካሸነፈም ነጥብ ያዝለታል ክርክር ጀመሩ አንድ ጥያቄ ሲጠይቀው መልስ የለውም ላበላብ ሆነ ሁለት ሲጠይቀው የለም ሶስት ሲጠይቀው ዞር ይያለ ወደ አሚሩ ዋሂዳ ሳኒያ ሳሊታ ይያለ ያስቆጥረዋል መጨረሻ ላይ ቁርአን مخلوق መሆኑ ነብያችን ያውቁ ነበር አለ ነዓም ያውቃሉ አለ ሰውየው ማስረጃ የለው ያውቃል ዓሊሙም ሰሃባዎችም ያውቃሉ ዝም አለ ነብያችን አለይሂ ሰላተ ሰላም ተናግረዋል ቁርአን مخلوق ነው ብለው ስላልተናገሩ ዝም አለ እንግዲያው ቢያውቁም እንኳን አልተናገሩትም ለሳቸው የሰፋቸው ለሳቸው የበቃቸው የማይበቃ ከሆነ አሉት ለአሚሩም ጭምር ፈላ ወሰዐ الله عليك لا في دنياك ولا في اخراك الله سبحانه وتعالى የሚበቃ አይስጥህ سبحان الله ذي لاينو بوينت ለነብያችን አለይሂ ሰላቱ ወሰለም የበቃቸው የማይበቃን ከሆነ ለሰሃበቱ رسول الله صلى الله عليه وسلم የበቃቸው የማይበቃን ከሆነ فلا وسع الله علينا لا في دنيانا ولا في اخرى يمن ترك مرك مسبسب نو يمن زبازين كي مامطات نو نبياتين يسروت سنه سنتنا سنت يال نبياتين يادرغو سنتنا سنت يال نبياتين نودالن يتبال بدعو منو منامنو يسبسبو نشخكله نشخكلت منامن يتبال بدع مسبسب نوال محمد رسول الله يميلو امنن بتال وي نو محمد رسول الله ترجمه مندنو ثولاتنا من نتياق راساتنا نتايق اني كسناو درشاي من يحل نو كبدعو سنت سنت سرتشالو الله يغلاغلن بدعو است يالن وندم اهتوچ طيب نبياتنا عليه الصلاه والسلام ككلكلوا برغت يا له مكنيات هايكلكلوا نغرغن مكنياتو راسو ياسفلق ከነብያችን መምጣቱ አይበቃም በቂ ነው والله አላህንም ላንገዛ ነው ነብያችን አለይሂ ሰላቱ ወሰለም በደነገጉት እንጂ ከፍተኛ የሆነ ችግር ውስጥ የገባንበት ሁኔታ አለ አንደኛ እስልምናን ለቀው በተለያዩ እምነቶች ያሉ ሰዎች ናቸው ነን ሙስሊም የሆኑ ከእስልምና ውጪ ያሉ እነሱ ከፈጣሪ ጋር ለመቃረብ የተለያዩ ነገራቶች ይሰራሉ ግን ከአላህ ጋር አይተዋወቁ ለምን ሸሪዓው የደነገገው በነብያችን ሰለላሁ ዐለይሂ ወሰለም በኩል ነው በነብያችን ሰለላሁ ዐለይሂ ወሰለም በኩል ነው ነብያችንን ያልተከተለ ሰው የአላህ ሱብሃነሁ ወተዓላ መመሪያ ከነብያችን ያልተቀበለ ሰው ተቀባይነት የለውም ወደ እስልምናው መንምጣ አንዳንድ ሰዎች ወይም ጀልና ውስጥ ገብተው ተውባ ሲሉ በራሳቸው መንገድ የሚንቀሳቀሱ ሰዎች አሉ። ይሄም ትክክል አይደለም። ተውባ ካለ ሰውየው ወደ ተውበት የገባ ሰው የሚያደርገው ነገር ምንድነው ብሎ ማመዛዘን መቻል አለበት። ከአላህ ሱብሃነ ወተዓላ ጋር የምንገናኝበት አቋራጭ መንገድ ያለ ዙሪያ ጥምጥም 24 ሰዓት መልፋቱ ትርጉም የለውም እጥር ምጥን ብላ ከሱና ጋር የምትጣጣ መልካም ስራ መስራቱ ነው ዋናው አስፈላጊ የሚሆነው ለኛ ማለት ነው ነብያችን እንግዲህ አለይሂ ሰላቱ ሰላም በነገግርም በስራም እንደገና ሰሃባዎቹ ሲሰሩ በማጽደቅም እያዩ ዝም በማለት ህግጋቶቹን ሁሉ አብራርተው ተውልናል አልሐምዱሊላሂ ረብል ዓለሚን አላ ኒዕመቲል ኢስላም ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚሉ ሁለት ቃላቶች የሚያመለክቱት መልእክት በሙሉ እንግዲህ አህለል ኸይር ጥያቄ ነው ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነው አህለል ኸይር ይስተማል። አህለል ኸይር መቼም ኸይር ይዞ እንጂ ሌላ አይመጣምና ኢንሻአላህ። አይ ኸይር ኢንሻአላህ ጻፉለት። ሜቢ ባጋጣሚ ነክቶት ይሮ ይሆናል። ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የሚሉ ሁለት ቃላቶች የሚያመለክቱት እንግዲህ ልንከተለው የግድ ይለናል፣ በዛ መሰረትም ልንሰራ ይገባናል። ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ መናገሩ ብቻ ፋይዳ የለውም። ፋይዳ አለውማ ብን ያኒ የምንል ከሆነ ልክ እንደ ሙናፊቆች ልንሆን ነው። ሙናፊቆች አኽዛሁሙላህ፣ ሙናፊቅ ማለት የጭቃ ውስጥ እሾህ ማለት ነው። የማይታይ እስልምናን ለብሶ ሙስሊሞችን የሚተናከልና ሙስሊሞችን የሚያስተቃይ የጭቃ ውስጥ እሾህ ማለት ሙናፊቅ ነው። አላህ ይጠብቀን ከንፍቅና። ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ብለዋል። ተግባራቸውና ስነ ምግባራቸው ግን በጣም የከፋ ከካፊሮችም የባሰ ነው። ካፊሮች ፊት ለፊት ስለተቀመጡ ተንኮላቸውም ይታያል። ያኒ የሚያደርጉት እንቅስቃሴ ሁሉ ይታወቃል። ሙናፊቆች ግን ከሙስሊሞች ውስጥ ተቀምጠው አገልግሎታቸው ለሌላ ይሆነ ብዕራቸው ለሌላ የሚያውሉ ይሆኑ ናቸው። አላህ ሱብሓነሁ ወተዓላ ይገላግለን ከሙናፊቆች። አላህ ሱብሓነሁ ወተዓላ ሙናፊቆች እንዳንሆንም ይጠብቀን። ቀልባቸው ጥርጣሬ ውስጥ ሆኖ ምላሳቸው ላኢላሃ ኢላላህ ያሉ ናቸው ሙናፊቆች። እንግዲህ የላኢላሃ ኢላላህ ሙሐመዱን ረሱሉላህ መልእክት ማወቁ ብቻም ትርጉም የለው። እውነት ነው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ማለትም ያለ ምንም መናገርና ያለ ምንም ማመን ትርጉም የለው። ማመን ያን ማወቁ ይህ እውነት ነው ብሎ ማወቁ ፋይዳማ ቢኖረው ኑሮ ለኢብሊስ በጠቀመው ነበር። ኢብሊስ እኮ ላኢላሃ ኢላላህ የሚለው እኮ ትርጉም ያውቀዋል፣ መድሉሉ ያውቃል፣ ግን አልቀበልም አለ። ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለው ያውቀዋል፣ ወማዓ ዛሊከ ከፈር ካፊር ነው። አቡ ጀህልንም ብንወስድ ራሱ አቡ ጀህልን ከወሰድን ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ እንደሆኑ በሚያደርጉት ነገር በዳዕዋቸውም በሌላውም እውነተኛ እንደሆኑ ያውቃል። ነገር ግን ላኢላሃ ኢላላህ ሙሐመዱን ረሱሉላህ አላለም። ለምን? ኩራት ይዞት ይሉኝ ታይዞት ላኢላሃ ኢላላህ የሙሐመድ ተከታይ አልሆንም አለ። አቡ ጣሊብንም እንውሰድ። አቡ ጣሊብ እንዲያውም ሱብሃንአላህ በግጥም መልኩ አድርጎ የገጠመው ግጥም አለ። ولقد علمت بأن دين محمد من خير أديان البرية دينا لولا الملامة أو حذار مسبة لوجدتني سمحا بذاك مبينا. سبحان الله. የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት እውነት እንደሆነ አውቃለሁኝ፣ ይሉኝ ታይዞኝ ነው እንጂ ሰው ምን ይለኛል ብዬ ባልፈራ ኑሮ ያንተ ተከታይ ሁኜ ታገኘኝ ነበረ እያሉ አሙቱ ዐላ ሚለት የዐብድል ሙጠሊብ ብለው የሞቱ ናቸው። አቡ ጣሊብን ሲያነሱ ሺዕዮች ዓለይህ ሰላም ይላሉ። ዑመርና አቡበክርን ሲያነሱ ደግሞ ለዕነቱላህ ዓለይህማ ይላሉ። ሱብሓነላህ የዞረባቸው ናቸው እነሱ። ደግሞ ኢድኻሉ ልሙስሊሚ ኢድኻሉ ልካፊሪ ፊ ልእስላም ወኢኽራጁ ልሙስሊሚ ምን ልእስላም ሙስሊሙን ከእስልምና አስወጥተው ሙስሊም ያልሆነውን ወደ እስልምና ያስገባሉ። ነቢያችን ሰለላሁ ዐለይሂ ወሰለም የመሰከሩላቸው አለ። ያ ሁሉ ለዲን ሲንከባከብ ምን ዋልክለት? ለዲን ልእስላም ያደረገውስ ምን ጠቀመው? ሲሉ ከሞቱ በኋላ ነው። እንግዲህ ተመልከቱ፣ ጀሃነም መሃል ላይ ነበረ። ወደ ጀሃነም ጫፍ ላይ እንዲወጣ ተደርጓል። ያም ሆኖ ግን አናቱ ይንተከተካል ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ። ያ ሁሉ ጥሰው ዐለይሂ ሰላም ይላሉ። ጠይብ፣ እንደዚሁም ማወቁ መልእክቷን መረዳት የላኢላሃ ኢላላህ ሙሐመድን ረሱሉላህ መልእክትን መረዳት ላኢላሃ ኢላላህ ሙሐመድን ረሱሉላህ ማለትም ከዛም ካልን በኋላ መስራትም ያስፈልጋል። ላኢላሃ ኢላላህ ሙሐመድን ረሱሉላህ የሚለው መልእክት አውቄያለሁ አምኛለሁም ብያለሁም ይልና ዒባዳው ላይ የለም፣ ዜሮ ነው። ምንም ለውጥ የለውም፣ ለውጥ የለውም። ይኸውም ላኢላሃ ኢላላህ ሙሐመድን ረሱሉላህ ስላለ ኢላላህ ሙሐመድን ረሱሉላህ ተግባር እስካልተገበረ ድረስ። በእርግጥ ማዕሲያ ያለ ነገር ነው። ማዕሲያ ግን ሁለት አይነት ነው። ማዕሲየቱ ገለበቲ ነፍሲ ወልሀዋ፣ ስሜታችን አሸንፎን የምንሰራው ማዕሲያ አለ። እሱ በወንጀልነት ነው የሚቆጠረው እንጂ በኩፍር አይደለም የሚፈረጀው። ማዕሲየቱ ዒናድን ወተከቡር አለ ደግሞ። ሰውየው ሐራም ውስጥ ሲገባ ኩራት ይዞትና እንዴት እኔን የመሰለ እዚህ ቦታ ላይ ይገኛለሁ የሚል። ሙስሊሞች ስልጣን ሲያገኙ ከመስጂድ ይርቃሉ። ሙስሊሞች ስልጣን ሲያገኙ ነብይነት የተሰጣቸው ይመስል ከዕልም ጎዳና ይርቃሉ። ዕልምን አይከታተሉም። ቁርአን ምን አለ፣ ሐዲስ ምን አለ የሚለው ያቆማሉ። ሱብሃንአላህ። ويجب كذلك العمل بمقتضاها طاعة لله تعالى ورسوله إذ كيف توقن بأنه لا إله إلا الله وأن محمد رسول الله ثم تعصي الله تعالى فيما أمر لا إله إلا الله محمد رسول الله بميلو مسرات يقدي لنال سن سرام دقمو سومني لنال لما لتايد اللم ويم دقمو إما هنا نايد اللم إن أحسن فلان أحسنت معه وإن أساء أسأت مشايخوچاችን የሚያደርጉት የነበረ ለምን አደረጉት? መሻይኾቻችን ይህንን አልተናገሩም። ለምን አልተናገሩም? ምክንያቱ ሳይታወቅ መሻይኾቻችን ለምን ሰሩት ብሎ እንኳን መረዳት የለም። በእስልምና ላይ እያንዳንዷ እንቅስቃሴ የምናደርጋት ሁሉ ጣዓተን ሊላህ ወጣዓተን ሊረሱሊላህ ሰለላሁ ዐለይሂ ወሰለም የአላህ ትዕዛዝ ለማክበር የነቢያችን ሰለላሁ ዐለይሂ ወሰለም ትዕዛዝ ለማክበር ተብሎ እንጂ ሸኽ እከለ ሰርተውታል ሰራዋለሁ፣ እከሊት ሰርተዋለች ሰራዋለሁ በሚል አይደለም። በመጀመሪያ ደረጃ ላኢላሃ ኢላላህ ሙሐመድን ረሱሉላህ የሚለው ቃል መሰረት ያደረገ ሆኖ እንደገና ስንሰራውም እከለ ስለሰራው ተብሎ የሚሰራ የለም። የአላህና የነቢያችን አለይሂ ሰላቱ ወሰላም ትዕዛዝ ለማክበር ተብሎ እንጂ ከዚህ ውጭ የሚሰራ የለም። ጠይብ፣ ነቢያችን አለይሂ ሰላቱ ወሰላም እንዲህ ይላሉ፣ አልኢማኑ ቢድዑን ወሰብዑነ ሹዕባ። ኢማን በርከት ያሉ ቅርንጫፎች አሉት፣ ሰባ ምናምን የሚሆኑ አልቢድዕ ማ በይነ ሰላሳ ኢላ ቲስዓ፣ ከሶስት እስከ አስር እስከ ዘጠኝ ያሉ ቁጥሮች ቢድዕ በማለት ይጠሯቸዋል አረቦች። አልኢማኑ ቢድዑን ወሰብዑነ ሹዕባ፣ ሰባ ምናምን የሚሆኑ ቅርንጫፎች አሉት አሉ። ቅርንጫፎች አሉት አዕላሃ ቀውሉ ላኢላሃ ኢላላህ፣ ከፍተኛ ደረጃ ላይ ያለው ላኢላሃ ኢላላህ የሚለው ነው። ወአድናሃ ኢማጠቱ ልአዛ ዐን ጠሪቂ፣ ትንሿ ደግሞ ከምድር ከመንገድ ላይ ሰዎችን የሚጎዳና በሰዎች ላይ ችግር የሚያደርስ ነገር ማስወገድ ከመንገድ። ሐያ ትሁት መሆን አይናፋርነትም ሹዕበቱ ምን አልኢማን ከኢማን አንዱ ቅርንጫፍ ነው አሉ። ተመልከቱ እንግዲህ ምንና ምን ተያያዘ። ላኢላሃ ኢላላህ አለ። ኢማጠቱል አዛ አን ጠሪቅ፣ ኢማን በምላስ የሚነገር ብቻ አይደለም፣ በእጅ የሚሰራ ብቻም አይደለም፣ ሁለ ገብ የሆነ ስራ ነው። አልሐምዱሊላህ አላ ኒዕመት ልእስላም። ያመነና የተጠመቀ ይድናል የሚለው ፍልስፍና በእስልምና ላይ አይሰራም። ታምናለህ፣ በውሃ ትረጫለህ። በውሃ ምትክ አሁን ደግሞ ጸጉር መጥቶላችኋል። ታምናላችሁ፣ ጸጉር ትስማላችሁ፣ ኸላስ የነቢዩ መሐባ ገለጹ ይባላል። አላሁ አክበር። ነቢያችን መቼ እንደዚህ ሆነና ስራቸው? አስሓቡ ረሱሊላህ ሰለላሁ ዐለይሂ ወሰለም መቼ ይህ ሆነና ተግባራቸው? የላኢላሃ ኢለላህ ሙሐመዱን ረሱሉላህ ትርጉም ሳንረዳ፣ የላኢላሃ ኢለላህ ሙሐመዱን ረሱሉላህ መልእክት ሳንተገብር የነቢያችን ጸጉር ቢሆን ነው። እሱም ራሱ የነቢያችን ጸጉር መሳማችን ምን ትርጉም አለው? የለውም። ወላሂ ሱብሃንአላህ። ከጸጉራቸው በላይ ሱናቸው ነበር የሚጠቅመን። ሱና ላይ እየጎዱ የተንጠለጠሉት አንድ አፈር እየቆነጠሩ መላስ፣ አንድ የጸጉር እየሳሙ በጨርቅ ጠቅለው መሳም፣ ሰውንም ማሳም ለውጥ የለው። ጠይብ ኢማን እስልምና የሚባለው የእስልምና መንገድ ሁለ ገብ ነው። ሁለመናችን መንቀሳቀስ መቻል አለብን። ሩሃችንም አካላችንም መልካም መስራት፣ መጥፎ ነገር በማስወገድ ስናስወግድም ስንሰራም የአላህ ትዕዛዝ ለማክበርና የነቢያችን ሰለላሁ ዐለይሂ ወሰለም ትዕዛዝ ለማክበር ፈለጋቸውም ለመከተል ተብሎ የተሰራ ነው ከአላህ ዘንድ ያዕኒ ኸይር የሚያስገኝ ሽሩጡ ላኢላሃ ኢለላህ ሰብዓ። የላኢላሃ ኢለላህ ቅድመ ሁኔታዎች ሰባት ናቸው። በሚቀጥለው እንቀራቸዋለን ኢንሻአላህ። የላኢላሃ ኢለላህ ቅድመ ሁኔታዎች ሰባት ናቸው። በሚቀጥለው ደርስ እንገናኛለን። ወሃዛ ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።